أفضل الصلاة وأزكى السلام على حبيبنا وقدوتنا محمد صلى الله عليه وعلى آله ومن استنى بسنته واقتفى أثره واهتدى بهديه إلى أن يرث الله الأرض ومن عليها، فصلوات ربي وسلامه عليه. وإن شاء الله تعالى بلفوق زي جمرة لو تنش بكونكشن مكنيات أكوارتنا ونبرة أمست صوست أمست جزي صوست صوست صوست ناتشو صوست صوست نقراتوش بنيا لي بنيا حياتوست ملكام يهونو نقراتوش يميامتونا ويم دقمو مدفو قصتا يالاتشو صوست صوست نقراتوش بلو بأمست كفافلو يتزقا جوناتشو ثلاثة أشياء في الحياة دون عودة. صوست نقراتوش بمان نياتشنم هوتاتشن وست عندي كاللفو يما يملسو. إن شاء الله إجاتشو أردت كهم بالا من مشكري لهم من يهل سو ندال لما وقنا وبزونا عند السر هيا نهونا إن شاء الله الحمد لله. ሶስት ነገራቶች በህይወታችን አንዴ ካመለጡ የማይመለሱ ነገራቶች አሉ። ثلاثه اشياء في الحياه دون عوده اي መለሱም አንደኛው الكلام ንግግራችን ነው። ንግግር አንዴ ከተናገርነው በኋላ ለመልሰው ብንል መመለስ አንችልም። እንደሚታወቀው الله سبحانه وتعالى እያንዳንዱ ሰው ንግግርን አይናገርም ከጎኑ ከግራና ከቀኝ በኩል ቃላቶችን የሚመዘግቡና የውመል ቂያማም እንሆ ጌታችን ሆይ የመዘገብነው ይህ ነው ብለው የሚያቀርቡ ቢሆን እንጂ እያንዳንዱ ሰው አንድንም ቃል አይናገርም ተቆጣጣሪ ቢኖረው እንጂ ከአላህ በታች ማለት ነው። አላህ ሱብሃነሁ ወተዓላ ሁላችንም የሚቆጣጠርና ሁላችንም የሚያይ አምላክ ነው ሱብሃነሁ ወተዓላ። ከዛ በታች ደግሞ የሰው ልጅ ከሃዲ እንደመሆኑ መጠን እንዳይክድ ደግሞ ብዙ ምስክሮች አሉ። አንደኛ አላህ ሱብሃነሁ ወተዓላ ቃላቶችን እንዲከታተሉ ያስቀመጣቸው መላእክቶች ናቸው። ሁለተኛ ደግሞ የሰውነታችን ክፍሎች ራሱ በእኛ ላይ ይመሰክሩብናል ወይም ይመሰክሩልናል። አንደኛው እንግዲህ ንግግራችን ነው። ንግግራችን ሳንጠብቅ እንደመጣልን የምንናገር ከሆነ መመለስ አንችልምና ለጸጸት እንዳረጋለን። እንዲያውም አንዳንድ የእውቀት አባቶች እንደሚሉት የሙእሚን ምላሱ ከጭንቅላቱ በስተጀርባ ነው ይላሉ። ሊሳኑ አልሙእሚኒ ወራአ አቅሊሂ ኢዛ አራዳ أيتكلم فكر. يا عند مؤمن بالله النبي مجرشا كان يميا من سو ملاسو كتنك الله بس تجربانو عند النقر من ناقر بمياسب الناب بمفلق قذي يستن التنال يسبل إذا كان له تكلم وإذا كان عليه سكت ولم يندم. يمي تكمو كهني ناقروان የማይጠቅመው ከሆነ ደግሞ ዝም ይላል አይጸጸትም ይላሉ። واما عقل الكافر والمنافق يكهادنا يمنافق عقله ደግሞ وراء لسانه ከመላሱ በኋላ ነው ያለው። የፈለገውን ይናገራል ከዛ በኋላ ደግሞ መለስ ብሎ ያስተነትናል። መለስ ብሎ ሲያስተነትን የተናገራቸው ንግግሮች ከፊሎቹ ሰውንም ያስቀይማሉ። ሰውየውም ራሱ እንደ ተናጋሪ ብቻ ሳይሆን እንደ አድማጭም ሆኖ ሲያያቸው መልሶ ይጸጸትባቸዋል ያፍርባቸዋል። ድርጊቶቹም እንደዛው። እንግዲህ ሶስት ነገራቶች አንዴ ካመለጡ አይመለሱም። ከሶስቱ አንዱ ንግግር ነውና ንግግራችን እያሰብንና እያሰላሰልን መናገር ይኖርብናል ኢንሻአላህ። ሁለተኛው ፍርሳ ፍርሳ ማለት ደግሞ ክፍተት የሰዓት ክፍተት። አላህ ሱብሃነሁ ወተዓላ ከቢዚነት ነፃ አድርጎን ከሽጉል ነፃ አድርጎን ሰዓት ይሰጠናል። አንዳንድ ጊዜ ሰዓት ይሰጠንና ያ ክፍተት ተመልሶ ለሌላ ጉዳይ በምንፈልገው ሰዓት አይገኝም። ስለዚህ ክፍተቶቻችን እየተጠቀምን በኸይር ማዋል መቻል አለብን ነው። አንዴ ካለፈ በኋላ አይውሽ ዘንድሮ እንደዚህ ዕልም በጠማኝ የአምና ነፃነት ቢኖረኝ ኑሮ የሚባል አለ። እንደሚባለው ዑመር ብን አልኸጣብ ረዲየላሁ ዐንሁ ወርዳ ተዓለሙ ቀብለ አን ቱሰወዱ ቡኻሪ ላይ የተዘገበ ሐዲስ አለ። ኃላፊነት ሳይደራረቡባችሁ በፊት እውቀትን ተማሩ ብለው ምክራቸው የለገሱበት ሁኔታ አለ። እንግዲህ ክፍተት ከቢዚነት ነፃ መሆን በጣም ትልቅ እድል ነው። ካለፈ በኋላ ግን ተመልሶ አይመጣም። ነቢያችንም ዓለይሂ ሰላቱ ወሰላም በሰዎች ህይወት ውስጥ ሁለት ነገራቶች የአላህ ስብሓነሁ ወተዓላ ትልልቅ ስጦታዎችና ትልልቅ ጸጋዎች አሉ፣ የሰው ልጆች ግን አይገነዘቧቸውም ካሉ በኋላ አስሲሐቱ ወልፈራግ ጤናና ፈራግ ደግሞ ከሽጉል ነፃ መሆን ሁለቱ በጣም ትልልቅ የአላህ ጸጋ ናቸው፣ የሰው ልጆች አይገነዘቧቸውም። ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነ ናስ አስሲሐቱ ወልፈራግ። ከአላህ የሆኑ ሁለት ትልልቅ ጸጋዎች አሉ፣ የሰው ልጆች አብዛኞቹ አይገነዘቧቸውም። እና ፍርሳችን ካለፈ በኋላ ተመልሶ አይመጣምና ስናገኘው በአግባቡ መጠቀም መቻል አለብን። ሶስተኛው ደግሞ አልወቅቱ ጊዜ። አሁን ሁላችንም ግማሹ 30 ዓመት የሞላው አለ፣ ግማሹ 40፣ ግማሹ 50 እንደዛ እያለ የእድሜ በእድሜያችን በተለያዩ የእድሜ ክልል ውስጥ እንገኛለን። ያ ያለፈው ጊዜያችን ዓመታት፣ ሳምንታት፣ ቀናት፣ ሰዓታት በሙሉ ይመለሱልኝና ኸይር ልስራባቸው ብንል ተመልሶ አይመጣም። ስለዚህ ትላንትና ያለፈውን ጊዜ እያሰላሰልን ዛሬውንም እንዳናባክነው በማሰላሰል የምናሳልፈው ጊዜያችን መልካም ብንሰራበት መልካም ነው። ጊዜ ካለፈ እንዴ ተመልሶ አይመጣም። ኢንሻአላህ ተዓላ ያለፈ አልፏል። የመጪው ጊዜያችን በአግባቡ ልንጠቀምበት ይገባል ነው። እነዚህ ሶስት ነገራቶች እንግዲህ ካለፉ በኋላ ተመልሰው አይመጡም። ሌሎቹ ሶስት ነገራቶች ደግሞ አሉ። ሶስት ነገራቶች ካለፉ በኋላ ተመልሰው መምጣት የማይችሉ ናቸው። ሶስት ነገራቶች ደግሞ ሌሎቹ በህይወታችን ውስጥ መገኘታቸው ያልተረጋገጠላቸው ምኞት ወይም ህልም ወይም ቅዠት የሚባሉ ናቸው። ሶስት ነገራቶች ሊገኙም ላይገኙም የሚችሉ አንደኛው አልአህላም ህልም ወይም ምኞት፣ የወደፊት የምንመኛቸው የምናልማቸው ህልሞች ሁሉ ሊከሰቱም ላይከሰቱም ይችላሉ። ያኒ እንዳያዘናጉን ለማለት ነው። ይሄኛው ሁለተኛው ነጃህ፣ በሁሉም ነገር ሰክሰስፉል መሆን። ሰክሰስፉል መሆን ሁሉም ሰው ይመኛል፣ ግን መከሰቱ ግን ሊረጋገጥም ላይረጋገጥም ይችላል። ሶስተኛው ሰርዋ። ሰርዋ ማለት ከአሁን በፊትም ተነጋግረንበት ነበር። ሰርዋ ምንድን ነው? በምቾት መሰቃየት ማለት ነው። ሰርዋ ሀብት የሚለው ቃል አይገልጸውም። ምክንያቱም ሰርዋ ማለት የምቾት መንደላቀቅ ማለት ነው። በምቾት መንደላቀቅ ማለት ነው። ያዕኒ ይህንንም ሊረጋገጥም ላይረጋገጥም ይችላል። በእነዚህ ነገራቶች እንግዲህ ሊረጋገጥና ላይረጋገጥ ባልታወቁ ነገራቶች ጊዜያችን እንዳናባክን ወይም ደግሞ እነሱን ተንተረሰን ከመስራትም እንዳንተው። በተለይ ከዚሁ ጋር ተያይዞ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ማስታወስ ወዳለው ምንድነው? አልከይሱ መንዳነ ነፍሰሁ ወዓሚለ ሊማ ባዕደል መውቲ። ከይስ ብስል፣ አስተዋይ፣ ጠንካራ፣ ጀግና ብሎ ማለት መንዳነ ነፍሰሁ ራሱን የሚቆጣጠርና ራሱን የሚገመግም ሰው ነው። እምን ላይ ነበርኩኝ? በአሁኑ ሰዓት ስምን ላይ ይገኛለሁ? ነገስ ምን መሆን አለብኝ ብሎ ራሱን የሚገመግምና ራሱን የሚቆጣጠር ሰው ብስል አስተዋይ ቁም ነገረኛ ይባላል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከይስ አልከይሱ ማን ዳነ ነፍሰሁ وعامل لما بعد الموت መገምገም ብቻም አይደለም። አንዳንድ ጊዜ መጥፎ ስራዎቻችንን እናስታውስና እንጸጸታለን እናለቅሳለንም እንዲሁም የተለያዩ አክሽኖችን እናሳያለን። ግን ያ ብቻ በቂ አይደለም፣ ስራም ያስፈልገዋል። መጸጸት አንደኛው መልካም ስራ ነው፣ ደግሞም ሌላ ኸይር ስራ መስራትም ያስፈልገዋል አብሮት። አንድ ሰው ሁለት ክንፎች አሉ፣ ከሁለቱ አንዷ ከተሰበረች ሰውየው ዋጋ የለውም። الخوف والرجاء اللهን መፍራትና በአላህ ላይ ተስፋ መጣል። አላህን መፍራት ከሐራም ነገራቶች ያግደዋል፣ ሐራም ነገራቶችን እንዳያከናውን ይሆናል። يعني الخوف رجاء ተስፋ ደግሞ በአላህ ላይ ተስፋ መጣል ደግሞ አላህን እንዲገዛና ኸይር ስራዎች እንዲያበዛ ያግዙታል። እንደዚሁም ሰውየው ከማዕሲያ ለመውጣት ካለበት ድክመት ለመነሳት ምን ያስፈልገዋል? አንደኛ ደካማ ጎኖቹ ማስተንተንና ለመተው መጣጣር፣ ሁለተኛ ደግሞ ያ ብቻ ሳይሆን መልካም ስራንም መስራት። ሁለቱ አብረው ሲጓዙ ነው እንጂ ወንጀሉ ባነሳ ቁጥር እያለቀሰ መተው ትርጉም የለውም። طيب እና በእነዚህ ነገራቶች ህልም ወይም ምኞት ወይም ደግሞ ሰክሰስፉል እሆናለሁ እያለ በተስፋ መኖር፣ ሀብታም እሆናለሁ እያለ በተስፋ መኖር ትርጉም እንደሌላቸው ነው። በአንጻሩ ነቢያችን ሰለላሁ ዐለይሂ ወሰለም የአስተዋይ የብስል ሰው ተቃራኒ ዋሉና ወለዓጅዝ አሉ። ዓጅዝ ማድረግ ያለፍ ደካማ የማይረባ ሰው ማለት ነው። ዓጅዝ አሉ ነቢ ሰለላሁ ዐለይሂ ወሰለም። والعاجز من اتبع نفسه هواها وتمنى على الله الأمانية سنف يما يربا دكاما ما درك ياك عتو يتسانو سو مالت دقمو قالوا النبي صلى الله عليه وسلم من اتبع نفسه هواها نفس سميت وان تكتل عن دتقواز يا درك يتسمات النقر هلون دتادرك የፈለገችው ነገር ሁሉ እንድታደርግ ነፍስያውን የተዋጸው ያለምንም ገደብ ያለምንም ቁጥጥር የተዋጸው አሉ። በዛም ላይ በጣም የሚገርመው ተቃራኒ ስራ እየሰራ ተቃራኒ ምኞት ይመኛል አሉ። ወተመና አለላሂ አልአማንያ እንደዛም ሆኖ በአላህ ላይ በርከት ያሉ ምኞቶችን ይመኛል። هذه تسمى بالاماني الكاذبه ውሸታም የሆነች ምኞት ተብላ ትገለጻለች። ከለታት አንድ ቀን በበኒ እስራኤል ጊዜ አንዱ ደግ የሆነ ባሪያ ወይም አገልጋይ ነበረና በእርሻ ተሰማርቶ የሚኖር ነው። አሳዳሪው ወይም አለቃው መጣና አንተ ሰውዬ አለ አቤት አለ ለሚቀጥለው ዓመት ባቄላ ያስፈልገናልና ይህ ማሳ ባቄላ ዘራው ባቄላን መዝራት አለበህ ብሎ ትእዛዙን ያስተላልፍለታል። አለቃ እንደመሆኑ መጠን እሺ ያለና ሰውየው ባቄላ ያለው በቀሎ ዘራበት። በቀሎ ዘርቶ ሲያበቃ በሚቀጥለው ዓመት ምርቱ በቅሎ እሸት ለእሸት በሚደርስ ጊዜ እንግዲህ ባለቤቱ መጣ። በተለያዩ ነገራቶች በተለያዩ ስራዎች ቢዚ ሆኖ ከርሞ ሲመጣ ሰውየው የዘራው በቀሎ ነው፣ ባቄላ ሳይሆን በቀሎ ነው የዘራው። እንዲያውም እኔ ቃላቱ አቀራረብኩላችሁ እንጂ እሱ ቃላቱም አዝሬቶቹም የማይመሳሰሉና የማይቀራረቡ ነገራቶች ናቸው የዘራቸው። በኋላ ሰውየው አሳዳሪው ተናደደ። እንዴት ባቄላ ዘራ ብዬህ በቀሎ ትዘራልኛለህ አለው። አይ እኔ እኮ በቀሎ የዘራሁት ባቄላ ይበቅልልኛል ብዬ ነበረ፣ ነገር ግን ባቄላ ሳይሆን ያ የዘራሁት በቀሎ መብቀሉ በጣም ገርሞኛል። እኔ የፈለግኩት አይደለም የበቀለው፣ ያ የዘራሁት ነው የበቀለው አለው። በሚለው ጊዜ ሰውየው በጣም ተናደደና እንዴት አንተ ሞኝ በቀሎ ዘርተህ ባቄላ ትጠብቃለህ ሲለው፣ አይ አንተስ መጥፎ ስራ እየሰራህ እንዴት ጀነትን ትጠብቃለህ አለው። መልእክቱ እዚህ ላይ ነው። እኔስ እንኳን የዱንያ ነው ሱብሃንአላህ፣ አንተ የአኺራ ትልቅ ነገር መጥፎ ስራ እየሰራህ የአላህ ጀነት እየጠበቅክ ነው። ይገርማል እንዴ ሲለው፣ ሰውየው ማስተዋይ ነበርና ሱብሃንአላህ አለ፣ እውነቱ ነው ብሎ ከነበረበት መጥፎ ስራው ተመለሰ ይባላል። እና ኢንሻአላሁ ተዓላ ምኞቶች፣ ከንቱ ምኞት አለ መጥፎ እየሰራ ሰውየው ያኒ ምንድን ነው የሚባለው፣ ሰክሰስፉልነት፣ ስኬታማነት፣ ስኬትን የሚመኛለ ለስኬት የማያበቁ መንገዶችን ይዞ እየተጓዘ ስኬትን ይመኛል። እንደዚህ አይነቶች ሁኔታዎች አሉና ራሳችንን እንዳናታልል እርስ በርሳችንም ልንደጋገፍና በተለይ ይሄ የዳዕዋ መድረክ ዳዕዋ ለሰዎች የሚተላለፍ ሳይሆን ዳዕዋ አድራጊው ሰውየንም ራሱን ጨምሮ የሚያስተላልፈው ነው። እንዲያውም እንደ ተናጋሪም እንደ አድማጭም የውስጡ ችግር ራሱ ስለሚያውቀው ነዛ የሚነካ ነው የሚያደርገው ማለት ነው። አንድ ሰው በሀገራችን ትልቅ ሰው ናቸውና ዱዓ አድርጉልኝ ብለው ሰዎችን ጠሩ። ሲጠሩ ማን አባ ጋር እናድርግ ሲሉ፣ ባለቤቱ ራሱ አባ ጋር ማን የነኝም ሆነው አለ። አንተማ አምን ባይ ነህ ባለቤት ስለሆንክ አሚን ነው እንጂ የምትለው ዱዓ የምናደርገው እኛ ነን ሲሉት፣ የለም የለም፣ የቤቴ ጣጣና የሚያስፈልገኝን ነገር እናንተ ስለማታውቁት እናንተ አሚን በሉ እኔ እመርቃለሁኝ አለ ይባላል ማለት ነው። እና ዳዕዋ አድራጊው ጥሩ ሆኖ ዳዕዋ የሚደረግላቸው ሰዎችን ለመምከር ብቻ ሳይሆን ዳዕዋ አድራጊው ለራሱ ነው የሚያደርገው ዳዕዋ ማለት ነው። ኢንሻአላህ ሁለት ሶስት አልፈናል። ሶስተኛ ሶስት ሰላሰቱ አሽያ ፊል ሐያቲ ተጅዓሉከ ኢንሳነን ዓዚማን። ሶስት ነገራቶች ደግሞ ፊል ሐያቲ በኑሮህ በዚህ ዓለም ዱንያ ቆይታህ ተጅዓሉከ ኢንሳነን ዓዚማን ትልቅ ሰው ታደርግሃለች። ትልቅ በእድሜ ሳይሆን በአመለካከትህና ከአላህ ዘንድ ባለህ ደረጃ ትልቅ የሚያደርጉ ሶስት ነገራቶች አሉ። እውነትም ፕሮግራሙ ርዕስ ሀዲየቱን ሊማን ኡሂቡ፣ አንድ የሚወደኝ ወንድሜ ልኮልኝ ነው እነዚህ ምክሮች። ጀዛሁላሁ ኸይረል ጀዛ፣ ለአላህ ብዬ የምወደው ሰይፈዲን ይባላል። ማሻአላህ ስራውም እንደ ስሙ ሰይፈዲን ነው። ተጅዓሉከ ኢንሳነን ዓዚማን ትልቅ ሰው ታደርግሃለች ይላል። አንደኛው አልዓመሉ ደኡቡ፣ በጣም አድካሚ የሆነ ስራ ትልቅ ሰው ያደርግሃል። ሰውየው አድካሚ የሆነ ስራ ሲሰራ የዱንያ ሊሆን ይችላል የአኺራ ሊሆን ይችላል። በዱንያ ላብህን አንጠፍጥፈህ ከምትበላው የበለጠ ምንም ነገር የለም። እንደሚታወቀው የነቢያቶች ታሪክ ሲተረክ ነቢይ ዳውድ ዓለይሂ ሰላም ሚን ፈዳኢሊሂ ካነ ያእኩሉ ሚን ከስቢ የዲህ፣ የሚበሉት ስራ ነበረ። በአሁኑ ሰዓት በእጅ መስራት ወይም ደግሞ ፕሮፌሽናል ያልሆኑ ስራዎች እየሰሩ ራሳቸውን አድክመው የሚበሉ እንደ ተራ ሰዎች እና እንደ ዝቅተኛ ሰዎች አድርገን እንቆጥራቸዋለን። ከአላህ ዘንድ ግን ራስህን አድክመህ መብላቱ ምን ያህል ትልቅ ደረጃ እንዳለው በነቢዩ ደረጃ ነቢይ ብዙ ዒባዳዎች፣ ብዙ መልካም ስራዎች እያሉት ካነ ያእኩሉ ሚን ከስቢ የዲሂ፣ ያ ሁሉ ዝክራቸው ያ ሁሉ ተቋቸው ተትቶ ካነ ያእኩሉ ሚን ከስቢ የዲህ። የነቢያቶች ፈዳኢላቸው እኮ እየተጠቀሰ እኮ ነው እየተዘረዘረ። የነቢዩ ዳውድ ዓለይሂ ሰላም በዚህ መልኩ ተጠቅሶላቸዋል። ትልቅ ሰው የሚያሰኝና ትልቅ ሰው የሚያደርግህ ለፍተህ ጥረህ ግረህ የምትበላው ነው ይላሉ። ጠይብ፣ አንደኛው ትልቅ ሰው የሚያደርግህ አኺራም ላይ ከአላህ ዘንድ ትልቅ ሰው የሚያደርግህ ትልቅ ሰው የሚያደርግህ ከአላህ ዘንድ ለአኺራህ የምታስቀድመው በጣም ቆንጆ ቆንጆ የሆኑ ስራዎች ናቸው። የውመል ቂያማ ከአላህ ፊት ቀርበን ትልቅ ሰው የሚያሰኙንና አላህ ትልቅ ቦታ እንዲሰጠን የሚያደርጉን በዱንያ የምናደርጋቸው አድካሚ የሆኑ ስራዎች ናቸው ይባላል። እንደሚታወቀው ነብያችንም አለይሂ ሰላቱ ወሰላም ሰዋቡኪ አላ ቀድሪ ነሰቡኪ ከአላህ ዘንድ የሚከፈልሽ ክፍያ ሻልዋት ሊኢሕዳ ኡመሃቲል ሙእሚኒን ከሙእሚኖች እናቶች መካከል ለአንዷ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የላቀ ክፍያ የሚያስገኝልሽ አላ ቀድሪ ነሰቡኪ የልፋትሽ ያህል ነው የሚሰጥሽ ብለዋታል ዐለይሂ ሰላቱ ወሰላም። ሁለተኛው ደግሞ አልኢኽላሱ ለአላህ ጥርት አድርጎ መስራት ኢኽላስ። ይሄው ይህንን መልእክት የላከልኝ ወንድሜ ኢኽላስን አስመልክቶ ሲገልጽልኝ ኢኽላስ ያሌለው ስራ አለኝ። ኢኽላስ ያሌለው ስራው እየሰራህ ገንዘቡ ወደ ሌላ አካውንት ይግባልኝ እንደማለት ነው አለ። ስራ ትሰራለህ፣ ከአንድ ካምፓኒ ኮንትራት ፈጽመህ የሚሞላ አፕሊኬሽን አለ፣ እሱም ሞልተህ በዛ ሰዓት እንግዲህ ዳይሬክት ዲፖዚት ስታደርገው ምን ይሉሃል? የእንትንህ የባንክ አካውንት ስጠን ይላሉ። ስጠን ይሉህና የባንክ አካውንት የሌላ ሰው ከሰጣቸው ምንድን ነው የሚያደርጉት? ወደ ሌላ ሰው ነው የሚልኩት፣ ገንዘቡ ወደ ሌላ ሰው ነው የሚልኩት። እንደዚሁም ኢኽላስ ያሌለው ስራ፣ ለአላህ ታስቦ ያልተሰራ ስራም ስራው እየሰሩ እየደከሙ እየለፉ እየጣሩ እየጋሩ ውጤቱ ለሌላ ይደረግልኝ እንደማለት ነው። አንተስ በድህነት ልትሰቃይ፣ የዱንያ ድሃ ሳይሆን የአኺራ የዱንያ ድህነት ምናልባት ከዚህ ከዓለም ዱንያ ያስወግድሃል ወይም በዓለም ዱንያ ላይ እንድትጎሳቆል ያደርግሃል እንጂ ሌላ ምንም ነገር የሚያመጣው የለውም። የአኺራ ድህነት ግን ሱብሃንአላህ አልከሪም፣ የምናውቃቸው የምንወዳቸው አብረውን የነበሩ ደጋግ የአላህ ባሮች ሁሉ ወደ ጀነት ሲሄዱ ሰውየው ወደ እሳት መሄድ ማለት ነው። አላህ ሱብሃነሁ ወተዓላ ወደ አላህ ስብሐነሁ ወተዓላ ወዳዘጋጀላቸው ጀና ሲገቡ ሰውየው ወደ እሳት መወርወር የዱንያው ድህነት ጋር ሲነጻጸር የዱንያው ድህነት በጣም በእጅጉ የተሻለ ነው ማለት ይቻላል። ምክንያቱም ሀብታሙም ድሃውም አንድ ቦታ ነው ያለው። አኺራ ግን ሀብታሙ ወደ ሌላ ቦታ ነው፣ ድሃው ወደ ሌላ ቦታ ነው። የአኺራ ድህነት ማለት ነው። በዱንያ ገንዘብ የነበራቸው የውመል ቂያማም የተለየ ቦታ ይሰጣቸዋል ማለት አይደለም። ስለዚህ ኢኽላስ በጣም አስፈላጊ ነው። ይህ ሁኔታ ልጁ ሲመስልልኝ እኛ አብረን ስንሰራ ተነሲ በነበርኩበት ሰዓት ያጋጠመን ልጅ ነበረ። አንዱ ከኛ ጋር አፕሊኬሽን ሞልቶ ኦሪንቴሽን ሰጥተውን ስራ ልንሰራ ስንል አካውንታችሁ ስጡን አሉና አካውንት ሲሰጥ ሰውየው ጓደኛው አብሮት የሞላ ሶስት ሁነን ነው የሞላ ነው። ሁለቱ ልጆች እንግዲህ ለጓደኛው ገንዘብ ሰጥቶት ነበረ፣ ቼክ ጽፎለት ነበረ። የሱ ቼክ ከኪሱ አወጣና የሱ ቼክ ነምበር ነው የጻፈው። ያ አካውንት ገንዘቡ እየሰራ ወዴት ይሄዳል? ወደዛኛው ልጅ። እኛ በሳምንት ደሞዛችን ስንቀበል የአንድ ጓደኛችን ቀረ። እኔ እኮ እስከዛሬ አልሰጡኝም አለ። ምን ነው ሁላችን ተቀብለን የለም ወይ ስንለው ያኛው ደግሞ ለኔ ደግሞ አላውቅም ዳብል አድርገው ነው የሰጡኝ አለ። ዳብል አድርገው ነው የሰጡኝ፣ አካውንቴ ቼክ ሳደርገው የሁለት ቼክ ነው። ደስ ብሎኝ እንዲያውም ጓደኞች የሰብስቤ ጋበዝኳቸው ይላል። ሱብሃንአላህ። በኋላ ሂዶ ሲጠይቃቸው እኛማ በሰጠህን አካውንት አስገብተንልሃል አሉት። አካውንቱ ሲያየው የጓደኛው አካውንት ነው። በኋላ ለልጁ አምጣ አላመጣም አንተ አልሰጠኸኝም፣ እነሱ ናቸው የላኩልኝ፣ ራሱ ጉዳይ አለው። እንዲያውም የደስ ደስ ብዬ ጓደኞች ሰብስቤ ስለጋበዝኩበት አሁን የለኝም አለ። ደግሞ ያ ገንዘብ ባይኖር ኑሮ እኔ እነሱንም ባልጋበዝኳቸው ነበር ብሎ ድርቅ ብሎ ከለከለው። ስለዚህ ኢኽላስ ያለው ለአላህ ሳይታሰብ የሚሰራ ስራ ሁሉ የውመል ቂያማ ሂደን አናገኘውምና ሶስት ነገራቶች ትልቅ ሰው የሚያደርጉን በዱንያም በአኺራም በዱንያም በአኺራም አንደኛው አድካሚ የሆነ ስራ ለዱንያም ለአኺራም ራሱ የቻለ ዒባዳ ነው። እሱም ራሱ አድካሚ የሆነ ለቤተሰቦቻችን ብለን ለራሳችን በዓለም ዙሪያ ላይ ለሚቸገሩ ወንድም እህቶቻችን ስንል የምንሰራው አድካሚ ስራ ራሱ የቻለ ዒባዳ አለው። ስለዚህ ሙእሚን ትስስሩ ከአላህ ጋር ባጠናከረ ቁጥር 24 ሰዓቱ ሁሉ በዒባዳ እያሳለፈ ነው ማለት ይቻላል። العمل الدؤوب والإخلاص والنجاح سكت سكت أما أندسو ألاما علمو هدف نروت هدفو بتككل تساك تولت سكت أما سيون تلك سو يادر قوال ألاما ويا دنيا بيتشا كهونة بدنيا لاي تلك يهونال ለምሳሌ ገንዘብ ማግኘት አልሞ እንዲሁም መንገዶችን አውጥቶ አውርዶ ገንዘቡን ሲያገኘው ሰውየው ትልቅ ሰው ይሆናል። በአሁኑ ሰዓት ምንም ዕውቀት ሳይኖራቸው ሸኽ ከለ እየተባሉ የሚጠሩ ስንትና ስንት ሀብታሞች አሉ። ከዛም አልፎ ተርፎ በአላህ መንገድ ላይ ያሌሉ ሸኽ ከለ እየተባሉ የሚጠሩ በጣም ብዙ አሉ። በጣም ትልቅ ሰው ያሰኝሃል። ያ ዓላማ ደግሞ የአኺራ ሆኖ አላህ በሚፈልገው መልኩ አድርገነው ኢኽላስም ኑሮት መሰረቱም ያማረ ቁርአንና ሐዲስ የተንተራሰ አመለካከቱም የቀደምት የእስልምና አባቶቻችን ሰለፉን ሷሊህ ሪድዋኑላሂ ተዓላ ዐለይሂም ወአርዳሁም በነበሩበት ሁኔታ ተጉዘን ስኬታማ ስንሆን ደግሞ ያኔ ትልቅ ሰው ያሰኘናል ማለት ነው። አላህ ሱብሓነሁ ወተዓላ በዱንያም በአኺራም ትልቅ ሰዎች ከሚባሉ ደጋግ የአላህ ባሮች ያድርገንና። ሶስቶች ደግሞ ሰላሰቱ አሽያ ፊል ሐያቲ ላ ተቀደሩ ቢሰመን ሶስት ነገራቶች በህይወት ዘመናችን በገንዘብ የማይተመኑ ፕራይስለስ የሚሏቸው ከዋጋ ተመን በላይ የሆኑት ማለት ናቸው። በገንዘብ በወርቅ በብር በአልማዝ የማይተመኑ የማይገደቡ ሶስት ነገራቶች አሉ። ሰላሰቱ አሽያአ ላ ተቀደሩ ቢሰመን በዋጋ የማይተመኑ ዋጋ ያሌላቸው ዋጋን የማይገልጻቸው ዋጋ የማይተምናቸው ሶስት ነገራቶች አንደኛው አልሑብ ውዴታ ነው። ውዴታ የሚታይና የሚዳሰስ ሆኖ ገበያ ላይ ቢወጣ በዓለም ያሉ ንብረቶች ሀብት ንብረት በሙሉ ተሰብስበው አይመጥኑት ያን መሐባ ውዴታን አይገልጹትም አይከፍሉትም ከፍለው አይጨርሱትም። ስለዚህ መሐባ የሚባለው ትልቅ ነገር ነው። ያ አላህ ትልቅ ነገር ነው። ዱንያ ራስዋ በጣም ዋጋ ያለላት ስለሆነች በተለይ ከአላህ ዘንድ ምንም ትርጉም የላትም እኮ ያን ዱንያ። መሐባ ግን ከአላህ ዘንድ ዋጋ አለው። يوم القيامة الله سبحانه وتعالى بدنيا لا يسواد دو ينبر السواج هلو سيقل ساتشو الأخلاء يومئذ بعضهم لبعض عدو إلا المتقين لا يوم القيامة جزي بدنيا لا يسواد دو ينبر السواج بمولو عندو يا عندو تلاتي هنال أنت كون هذا الركن أنت نهنجي يتبابالو እርስ በርሳቸው ይወቃቀሳሉ። ኢላ ልሙተቂን አላህን የሚፈሩ የሚዋደዱ ሰዎች ሲቀሩ፣ አላህን በመፍራት ላይ የተዋደዱ ሰዎች ግን እንኳንስ ሊወቃቀሱ ቀርቶ ሰዎች ፊ ዓረሳት ልቅያማ አስጨናቂ በሆነው ሰዓት አስጨናቂ በሆነው ቦታ ላይ ሲቀመጡ ለነሱ ግን ልዩ የሆነ መቀመጫ ይሰጣቸዋል። እሱም ምንድነው? ተሕተ ዚሊል ዓርሽ የዓርሽ ጥላ ስር ይቀመጣሉ። ከአላህ ስብሓነ ወተዓላ ዘንድ የአክብሮት ጥሪ ይደረግላቸዋል። አይነ ለዚነ ተሓባ ፊየ ለእኔ ብለው ሲዋደዱ የነበሩ ሰዎች የታሉ? ይላል አላህ ስብሓነ ወተዓላ። ፈየቁሙነ ወሁም ቀሊል አናሳዎች ሆነው ይነሳሉ። ይነሱና ወደ ተዘጋጀላቸው የክብር ቦታ የክብር መስተንግዶ ይሄዳሉ። አላህም ስብሓነሁ ወተዓላ እዛ ቦታ ላይ ያስቀምጣቸዋል ማለት ነው። ሱብሓነላህ። አላህ ከእነሱ ጋር ያድርገን። አልሑቡ መዋደድ፣ ውዴታ የሚባለው በምንም አይተመንም አሉ። ሱብሓነላህ። ነቢያችን ዓለይሂ ሰላቱ ወሰላም ስለ መሐባን ሲገልጹ በዱንያ እያሉ ለአላህ ብለው የተዋደዱ በአላህ መንገድ ላይ የተዋደዱ ሰዎች የውመል ቂያማ ሲመጡ ነቢያቶችም አይደሉም፣ ሩሱሎችም አይደሉም፣ በጂሃድ የተሰውም አይደሉም። የውመል ቂያማ ግን ነቢያቶችም ሩሱሎችም የሚቀኑባቸው ሰዎች ሆነው ይመጣሉ። በጣም የሚያምር ገጽታ ተላብሰው በጣም በሚያምር ሁኔታ ይመጣሉ። ፈየጅሊሱነ ዓላ መናቢራ ሚን ኑር ከብርሃን በተሰራ ወንበር ላይ ይቀመጣሉ ይላሉ። ሱብሓነላህ። በጣም ትልቅ ኒዕማ እኮ ነው። ሙጃሂዶች ያ ሁሉ ለፍተው ያ ሁሉ ከጠላት ጋር ታግለው በጂሃድ ላይ ሙተው ያላገኙት በአላህ መንገድ ላይ ስለተዋደዱ። ለነገሩ በጣም እኮ መሰረት የሆነ ነገር እኮ ነው። ለምን ከተባለ ለአላህ ብሎ መዋደድ ማለት እኮ አላህን ከመውደድህ አላህ የተናገረውም አላህ ያዘዘውም አላህ የፈረደውም ከመውደድህ የተነሳ አላህን የሚወድ ሁሉ ትወዳለህ። ያ ማለት እኮ የሁሉም ነገር መሰረት ነው ማለት እኮ ነው። አላህን ከመውደዳቸው የተነሳ አላህን የሚወዱ ሁሉ ይወዳሉ። ስለዚህ ውዴታው ከላይ ወደ ታች የሄደ ነው፣ ከላይ ወደ ታች የሄደ ነው። አላህን ወደው አላህን ከመውደዳቸው የተነሳ አላህ የላካቸው መልእክተኞች በሙሉ ይወዳሉ። ለምን? አላህን ወደውታል፣ የአላህ መልእክተኞችን ይወዳሉ። አላህና የአላህ መልእክተኞች ከመውደዳቸው የተነሳ አላህና የአላህ መልእክተኞችን የሚወዱ ሁሉ ይወዳሉ። ስለዚህ በአላህ መንገድ ላይ የተዋደዱ ሰዎች የውመል ቂያማ አላህ ሱብሓነሁ ወተዓላ ማንም ሰው የሚቀናባቸው አድርጎ ይቀሰቅሳቸዋል። ሲያስቀምጣቸውም በብርሃን የተሰራ ሁለመናው ውስጡም ውጩም የሚያበራ ወንበር ላይ ያስቀምጥላቸውና እዛ ላይ ይቀመጣሉ። እኔ በጣም የሚገርመኝ የጀነት ሁኔታ ሲወሳ ሱብሓነላሂ አልከሪም፣ በዚህ በዓለም ዱንያ ማሰቢያ በተሰጠን ማሰቢያ ስናስተነትነው በጣም ለመግለጽ የሚከብድ ነው። እንደዛ አይነት መስተንግዶ የተዘጋጀላቸው እንግዶች በምን መልኩ ይቀሰቅሳቸዋል ነው አላህ ሱብሓነሁ ወተዓላ በጣም ሁልጊዜ ጭንቅላቴ ላይ እየመጣ የሚመላለስብኛለሁ። የጀነት ሁኔታ ስናስተነትን፣ ከአላህ ፊት ከአላህ ዘንድ ጀነት ላይ የተዘጋጁ መስተንግዶዎች ስናስተነትን፣ ሱብሓነላህ አጀብ የሚያሰኙ ናቸው። እነዛ መስተንግዶዎች የተዘጋጁላቸው እንግዶችስ ምን አይነት ሰዎች ናቸው? በምን መልኩ ይቀሰቅሳቸዋል ነው አላህ ሱብሓነሁ ወተዓላ። ሱብሓነላህ። እንግዲህ የመጀመሪያው መሐባ ነው። መሐባ ፕራይስለስ የሚሉት ፕራይስለስ፣ እንግዲህ እነዚህ ፈረንጅኛ ተናጋሪዎች ለፍቅራቸው ሲገልጹ ለፍቅረኛቸው ደብዳቤ ሲልኩ ዩ አር ማይ ፕራይስለስ ይላሉ። አንቺ ወይም አንተ የኔ ዋጋ የሌለው በዋጋ የማይተመን ብለው ደብዳቤ ይልካሉ። ከአንድ ወደ አንዱ ኢሜል ሲልኩ ማለት ነው። ስለዚህ መሐባ የሚባለው ራሱ በሰዎች መካከል የሚፈቃቀሩበት የሆነ ፕራይስለስ ነው። ዋጋ የለውም፣ በዋጋ አይተመንም። ከዚሁ ተያይዞ ከዕለታት አንድ ቀን የተከሰተ ታሪክ አለ። ታሪኩም ያኒ ሰዎች ሊሆኑ ይችላሉ፣ በሰው ተመስለውም አላህ ሱብሓነሁ ወተዓላ የላካቸው ነገራቶች ሊሆኑ ይችላሉ። على اي حال ክስተቱ ምን ነበረ? ከዕለታት አንድ ቀን የአንድ ደግ ባሪያ ጥሩ ሚስት ነበረች። ሰውየው ጥሩ ነው፣ ሚስቱም ጥሩ ነች። አላህ ሱብሓነሁ ወተዓላ ለሁላችንም ያድርግልንና አንዳንድ ጊዜ ሰውየው ጥሩ ይሆናል፣ ሚስትየዋ በጣም ሚጥሚጣ ትሆናለች። አንዳንድ ጊዜ ደግሞ ሴትየዋ ማሻአላህ ሷሊሃ ትሆናለች፣ ባሏ ደግሞ እንዲያው የት ሀገር ቃሪ አልበላችሁ። እንደዛ የሚሆንበት ሁኔታ አለ፣ የማይገጣጠሙ። አላህ ሱብሓነሁ ወተዓላ ሷሊሆች ያድርገን ሁላችንም ማለት ነው። ባሎችም ሚስቶችም ሷሊሆች። ጠይብ፣ በጣም ሷሊህ ነው ሰውየው፣ ሚስቱም ማሻአላህ ሷሊሃ ነች። ሲገጣጠሙ መርሐባና መርሐባ ቢጋባ እንዴት በተራባ እንደሚባለው፣ እሷም ሷሊሃ ነች፣ እሱም ሷሊህ ነው። መጨረሻ ላይ ተጋብተው ሲኖሩ ሳለ ከዕለታት አንድ ቀን ባልየው ወደ ስራ ሄደ። እንግዲህ ኑሯቸው ሱብሓነላህ፣ ፍቅር የሚባለው በገንዘብ አይደለም የሚመጣው፣ ፍቅር በውበት አይደለም የሚመጣው። ኑሯቸውም ዝቅተኛ ነው፣ ግን በመሐባ ይኖራሉ። በኋላ ከዕለታት አንድ ቀን ያኒ ሷሊህነት፣ ሷሊህ መሆን ገንዘብ አይደለም የሚያመጣው፣ ሷሊህ መሆን ውበት አይደለም የሚያመጣው ለማለት ፈልጌ ነው። እና ከዕለታት አንድ ቀን ሰውየው እርዝቅ ፍለጋ በወጣበት ሰዓት ሶስት ሰዎች በጣም የሚያማምሩ ጺማቸው ረዣዥም ነጭ ሽማግሌዎች የሆኑ ፊታቸውም ያበራል፣ ጺማቸውም ያበራል፣ ልብሳቸውም ያበራል። አላይ ሐል ምን ቸገራችሁ? ኑሩን አላ ኑር ያላቸው ናቸው። በብርሃን ላይ ብርሃን ተደራርቦ የመጡ ሰዎች ናቸውና ቤታቸው ፊት ለፊት ተቀምጠው ሳለ ሴትየዋ ትወጣለች። በምትወጣ ጊዜ እነዚህ ሶስት ሰዎች ትልልቅ ሰዎች ናቸው፣ ፕላስ ሶስት ናቸው እና ጺማቸውም ረዣዥም ነው። ሱና የሱና ምልክት በላይታቸው ላይ ይታያል። መጨረሻ ላይ ግቡና ወደ ቤት እንዲያው ባላውቃችሁም ግን የሩቅ አገር ሰው ትመስላላችሁና ወደ ቤት ግቡ፣ አንዳንድ ነገር ላዘጋጅላችሁ ትላቸዋለች። መርሐባሉ መርሐባሉና ገቡ። አላ አስተግፍሩላህ፣ መርሐባ ግን ባለቤትሽ ቤት አለ ወይ አሏት። እቤት አለ ወይ ሲሏት የለም ለስራ ወጥቷል ትላቸዋለች። በምትላቸው ጊዜ አይ ባለቤትሽ እቤት ካለለ እኛ መግባት አንችልም ይሏታል። መርሐባ ትልና ጥላቸው ወደ ቤቷ ትሄዳለች። ከዛ በኋላ ቀኑ ሙሉ እዛ ውለው ባለቤቷ ሲመጣ ሶስት ሰዎች እንደዚህ አይነት በጣም ደስ የሚሉ ሰዎች ነበሩና ወደ ቤት ግቡ ስላቸው ባለቤትሽ ካለለ መግባት አንችልም አሉኝ ስትለው ሱብሃንአላህ፣ ሰውየው በጣም ተሰማው። አይውሽ ገብተው ቢሆኑ እነዚህማ በረካ ያላቸው ጥሩ ሰዎች ናቸው ምናምን አለና እስቲ አሁንም ካሉ ሂጂ ያቸው አላት። ሲላት ስትወጣ ሶስቱም አንድት ቦታ ላይ ተሰብስበው ተቀምጠዋል። ተመለሰችና ለባለቤቷ እራሉ አለች። ሰዎቹ አሉ አንድ ቦታ እንደተሰበሰቡ ናቸው አለች። እንግዲያው ግቡ ባለቤት የመጥቷልና ግቡ በያቸው አላት። በሚላት ጊዜ ተመልሳ ሂዳ ባለቤቴ መጥቷልና ግቡ አለቻቸው። ግቡ ስትላቸው እኛ ሶስታችን አንድ ላይ እንጓዛለን እንጂ ወደ ቤት ስንገባ ተራ በተራ ነው የምንገባው። ሁለታችን አንድ ላይ ሁነን መግባት አንችልም፣ በተናጠል ነው የምንገባው። ባለቤትሽ ከመጣ እንግዲያው በተናጠል ነው መግባት የምንችለው አሏት። ለማንኛውም ስማችን እንንገርሽና ማን ቀድሞ መግባት እንዳለበት እናንተው ራሳችሁ ተመካከራችሁ ትወስናላችሁ አሏት። ተናጋሪው በወቅቱ መሐባ ነበረ። የዛሬ ፕራይስለስ ብለን ያቀረብነው በዋጋ የማይተመን ከዋጋ ተመን በላይ የሆነው ውድ ስጦታ የዱንያ የዓለም ዱንያ አላህ ስብሓነሁ ወተዓላ የሰጠን ስጦታችን መሐባ ነበረ። እኔ ስሜ መሐባ እባላለሁ ወይም ሑብ ፍቅር እባላለሁኛል። ይህኛው ጓደኛዬ ደግሞ ነጃህ ስኬት ይባላል። ሶስተኛው ጓደኛዬ ሰርዋ። ሰርዋ ማለት ምቾት ማለት ነው። በምቾት መሰቃየት እንዲያው ምቾትም አይገልጸውም፣ ሀብትም አይገልጸውም። በምቾት መሰቃየት ምቾት ያሰቃየዋል። ልክ ጭንቀትና ድህነት ያሰቃየው ሰው እንዳለ ሁሉ ምቾት ያሰቃየው የሚፈልገው ነገር ሁሉ እንዲያውም የሚፈልገው ነገር ሲያስበው መከሰት ሳይሆን የሚያስባቸው ነገራቶች እንደሚያስፈልጉት ሲያገኛቸው። ሱብሃንአላህ፣ ይህም እኮ ያስፈልገኝ ነበረ ግን ሳላስብና ሳልጨነቅለት ከቻለ። ትዝ ዱብ ሳይሆን ዱብ ትዝ የሚሉት አለ። ትዝ ሲልህ የሚመጣልህ አለ አንዳንዴ። አንዳንዴ ደግሞ ልክ ዱብ ሲልልህ ሆ በጣም ያስፈልገኝ እኮ ነበር፣ ግን እንደሚያስፈልገኝ ያ የምፈልገው ነገር ከመጣልኝ በኋላ ነው። ለሱ ብዬ የተጨነቅኩበትና በጭንቀት ያሳለፍኩት ሰዓት የለም የሚያሰኝ አንዳንድ ጊዜ አለ። ያ ምን ይባላል? በምቾት መሰቃየት ይባላል። እነዚህ ሶስቱ ስማቸው ከገለጹላት በኋላ ለባለቤቷ ስትነግረው ኢማጂን አድርጉት እንግዲህ ሰውየው ሰርዋ ምቾት ፍለጋ ሀብት ፍለጋ ከጠዋት እስከ ማታ ሲንከራተት ውሎ ነው የመጣው። በኋላ እረ እንዲያው ሰርዋን አስገቢልኝ፣ እስከ ዛሬ ድረስ ሲያሰቃየኝ የነበረው ይግባልኝ፣ ቤታችን ይግባና ቤታችን በሀብት እንጨመላለቅበት እንሰቃይ አላት። በሚላት ጊዜ ሴቶች አንዳንድ ጊዜ እንግዲህ አስተዋዮች ናቸው። አንዳንድ ጊዜ ብቻ ሳይሆን እንዲያው አህዋላቸው ካልመጣ ማሻአላህ የሚያመነጩት ሀሳብ በጣም ቆንጆ ነው። እና ቆይ ረጋ በል፣ ሀብት ከመጣ የኔና አንተ መሐባም ሊጠፋ ነው። ይልቁንስ ስኬት ቢመጣልን ይሻላል። ስኬት ከመጣልን በሁለመናችን ስኬታማ እንሆናለን። አዎ ቀልድ ነው። ኢንሻአላህ አብሽሩ። አለና ስትለው እንግዲህ ቅድም እንዳልኳችሁ ባልየው ሳሊህ ነው አልሽ አላት። አዎ መርሐባ ያልሽው ይሁን እንግዲህ ይግባ ስኬት አላት። ይህንን ጉዳይ ሲያወሩ ባልና ምስት ሲያወሩ ከቤታቸው ውስጥ የልጃቸው ምስት የሆነች አዲስ ጫጉላ ውስጥ ያለች ሙሽራ ትሰማለች። እሷ ደግሞ ምንድነው የምትፈልገው? ስኬት አታውቅ የሰርዋ ሀብት ምናምን የሚባል የለ። የሚታያት ሁሉ ከባለቤቷ ጋር በፍቅር መኖር ነው። ፍቅር ነው የሚታያት ያለው። እረ እናንተ ሰዎች ቆዩ ማረጋ ብሎ አለቻቸው። ፍቅር ወደ ቤታችን ገብቶ ፍቅር በፍቅር ብንሆን አይሻልም ወይ አለች። ገንዘብ ኑሮ ሁሉንም ነገር ስኬት በስኬት ሆነን ቤቱ እኮ ፍቅር ካሌለው ዋጋ የለውም። ስለዚህ ፍቅር ቢገባልን ይሻላል ስትል እውነቷን ዋሉና ባልና ምስት ተስማምተው የልጃቸው ምስት ያቀረበችው ሀሳብ ተስማምተው መሐባ ይግባሉ። ሄደችና ሴትየዋ አዩኩም አልመሐባ አው አዩኩም አልሑብ ፍቅር ማን ነው አለች። እኔ ነኝ አለ ፍቅር። አንተ እንድትገባ ተፈቅዶልሃል ግባ አለችው። በምትለው ጊዜ መርሐባ ብሎ ብድግ ሲል ሁለቱም አብረውት ብድግ አሉ። ምን ነው እናንተ እኮ አልጠራናችሁም፣ ሳንጠራችሁ ፍቅርን ስንጠራ እንዴት ሁለታችሁም ተከትላችሁ ትገባላችሁ ስትላቸው ወኩሉና ይሕቡል መሐባ ሁላችንም ፍቅርን ስለምንወደው ከሱ መነጠል አንፈልግም አሉ። ከሱ መነጠል አንፈልግምና አብረነው እሱ ባለበት ሁሉ እንኖራለን አሉ። ሱብሃንአላህ አልከሪም። እንግዲህ መሐባ ያለበት አካባቢ ሁሉ ሁሉም ነገር አለ ማለት ነው። ይህ መሐባ ግን በአላህ መንገድ ላይ በአላህ አላህ በሚወደው መልኩ ላይ ከሆነ ይህ መሐባ እንዲያው መጀመሪያውም መሃሉም ዳርና ዳሩም መጨረሻውም ሁለመናውም ያምራል። መሐባ اذا كان في سبيل مرضات الله سبحانه وتعالى አላህን በሚያስደስት መልኩ ከሆነ መሐባ ያለበት ሁሉ ስኬት አለ፣ መሐባ ያለበት ሁሉ ምቾት አለ። ሱብሃንአላህ። እኛ ሰፈር እያለን ያጋጠመን ነገር ልንገራችሁ። ከኛ ጋር አብሮ ሲቀራ የነበረ ደረሳ ነው። ቤተሰቦቹ አስገድደውት ወደ ቤት ወስደውት ይድሩታል። ሲድሩት እንግዲህ ትዳር ምን ይመስላል? እኛ በዛ ሰዓት የምናውቀው ነገር የለም። ትዳራችንም ንብረታችንም ያው ዕልም ፍለጋ ነው። ንብረት የለን፣ መንደፍ የለን፣ ጫማ፣ ዱላ፣ አንዲት የምንለብሳት ልብስ ካልሆነ በስተቀር ቅያሬ የሚባል የለ፣ ንብረት የለ፣ ውጭ የተውነው ንብረታችን የለም። አብሮን ያለ ኪታባችንም አብሮን ያለው እና ሰውየው ወደ ትዳር ዓለም ሲገባ ሰብሰብ ብለን አንድ አራት አምስት ሁነን እንዘይረው ብለን ሄድንና ስንሄድ ሰውየው ርዝቅ ፍለጋ ሂዷል። አዲስ ባላገርነት እየተላመደን ያለው ገጠር ውስጥ ነው። ሱብሃንአላህ አልከሪም፣ በጣም ያስጨንቃል። መጨረሻ ሴትየዋ ነበረች። በኋላ ከፋንኛ ቤታቸው እንግዲህ ትንሽዬ ነች እና ትንሽ ተሳቀቅን ማለት ነው። ስንሳቀቅ መሳቀቃችን አየችና ሱብሃንአላህ አብሽሩ፣ እርዝቅም ሞልቷል፣ ሁሉንም ነገር ሞልቷል። እሱ ይምጣ እንጂ አብረን እየተጫወትን እናድራለን። እንዲያው የሚበላ የሚጠጣ ባይኖሩም እንኳን እሳቸው የሚናገሩት ንግግር ራሱ ቀለብ ነው፣ ምግብ ነው አለች ሴትየዋ። ቤታቸው ምን ያህል መሐባ እንዳጥለቀለቀውና በወቅቱ እያጋጠማቸው ያለ ችግር እንኳን እስኪረሱ ድረስ አድርጓቸዋል። በመሐባ የሚኖር ረሃብን በመሐባ መቋቋም ይቻላል፣ ችግርን በመሐባ መቋቋም ይቻላል። ነገር ግን ፍቅር ካለለ ሀብት ኖረ አልኖረ፣ ምቾት ኖረ አልኖረ ትርጉም የለው። መሐባ የለም፣ ሁሉም እንደተኳረፈ፣ ሁሉም እንደተጣላ፣ ሁሉም ፊቱ እንዳጨፈገገና የዳመና ጨለማ አስመስሎ ምን ምቾት ይባላል? ምን ሀብት ይባላል? ሱብሃንአላህ አልከሪም። በጣም ይከብዳልና መሐባ ሲገባ ሁለቱም አብረው ተነሱና እኛም ከሱ መለየት አንችልም አሉ። ስለዚህ መሐባ ፕራይስለስ የሚባለው ነው። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ወርዳ ከሰዎች ሁሉ ሞኝ ቅላቅል የማይረባ ማለት ማን ነው ሲሏቸው፣ ዋጋ ሳይከፍል ያለምንም ነገር በዋጋ ተመን ያሌለው መሐባ ወንድሞችን ማፍራት የሚወዳቸው የአኺራ ወንድሞችና እህቶች ማፍራት እየቻለ ያላደረገ ሰው ሞኝ ይባላል አሉ። ቂላቂል የማይረባ ብሎ ማለት እሱ ነው አሉ። ከሱ የባሰስ የባሰበት አለ ወይ ሲሏቸው፣ አዎ ማን ነው ሲሉ፣ የሰበሰባቸውን የሚበትን ሰው አሉ። የሰበሰባቸውን የሚበትን በአሁኑ ሰዓት ሙስሊሞች በምን ሁኔታ ላይ አለን? በተለይ በፓልቶክ ላይ የምንገናኝ ሰዎች በየጊዜው ኢንፎርሜሽን የምንለዋወጥ ሰዎች በምን ሁኔታ ላይ አለን? ሁላችን ወደ ራሳችን እንመለስ። እንደው ብዙ ወንድም እህቶች ማፍራት ስንችል አለማፍራታችን ሞኝነት ነው። ይባስ ብሎ ደግሞ ከአሁን ቀደም በሆነ አጋጣሚ ተዋውቀን የወደድናቸው የወደዱን ወንድም እህቶቻችን ሁሉ መበተኑ ደግሞ ሌላ የባሰበት ሞኝነት ነው። በጣም ሞኝነት ነው እና ሁላችንም ልናስብበት ይገባናል። በአላህ መንገድ ላይ ከተዋደድን ሁሉንም ነገር ቀላል ነው። ተራራ ማፍረስ ይቻላል፣ የፈለገ ችግር መቋቋም ይቻላል፣ የፈለገ ማድረግ ይቻላል። ግን በመካከላችን መሐባ ካለለ፣ መተማመን ካለለ እንዲያው የትም አንደርስም። ቁጥራችን በዛም አልበዛም፣ ሙስሊሙ አንሷል ብለን ካፊር ጨመርንም አልጨመርንም ትርጉም የለው፣ መሐባ የለው፣ መሐባ እስካለለ ድረስ ማለት ነው። ሁለተኛው ኢህትራሙ ዛት፣ ኢህትራሙ ዛት ክብርህን መጠበቅ፣ ክብርህን መጠበቅ። ኢህትራሙ ዛት ስንናገርም ሆነ ስንሰራ እኛነታችን ጠብቀን ነው። በአሁኑ ሰዓት ዱንያ የሚፈልግ ሰው ለዱንያ ሲል፣ ስልጣንን የሚፈልግ ሰው ለስልጣን ሲል መሆን ያለበት ብቻ ሳይሆን መሆን ያለለበት ሐታ ሰዋዊነቱ ረስቶ እንስሳዊ ሁሉ ያደርገዋል ወደ እንስሳዊ እስኪሄድ ድረስ احترام الذات የሚባል ጠፋ ክብርህን መጠበቅ በንግግርም በስራም በእንቅስቃሴም ቦታ የቱ ጋ ነው ነቢያችን አለይሂ ሰላቱ ወሰላም ዱንያን ስትፈልጉ አሉ ዱንያን ስትፈልጉ ክብራችሁ ጠብቃችሁ ፈልጉ ለምን አንድት ነፍስ አላህ ሱብሃነሁ ወተዓላ በዓለም ዱንያ ቆይታ ስታደርግ የቀደረላትን እርዝቋን ሳትጨርስ ከዚህ ዓለም ዱንያ አትወጣምና ስለዚህ አላህ የቀደረልህ የትም ላያመልጥህ አላህ ያልሰጠህ የፈለግከው ያህል ብትበር ብትዘል ላታገኘው ክብርህን ለምን ታጣለህ ለምን ወራዳ ሰው እንሆናለን ለውሸትና ለظلم ተገዢ ተህትና የሰጠ አንገቱ የደፋ ለምን ትሆናለህ ክብርህ ጠብቀህ መሄድ አንተነትህን ጠብቀህ መሄድ እንደው ምንም ነገር የማይመጥነው ወይ በዋጋ አይተመንም አሉ ሌላኛው ከሰሃባዎች መካከል ወደ ውጭ ተልኮ ቆይቶ ነን ሙስሊም የሆኑ ሰዎች ለአለቆቻቸው አንዴ ሩኩዕ ሲያደርጉላቸው ሌላ ጊዜ ስጁድ ሲያደርጉላቸው አየና ከነቢያችን ሰለላሁ ዐለይሂ ወሰለም ፊት መጥቶ ስጁድ በማድረግ ተደፋ ምንድነው ሲሉት ነን ሙስሊም የሆኑ ሰዎች ለአለቆቻቸው ስጁድ ሲያደርጉ አይቼ ነው አሉ። ነብያችን ሰለላሁ ዐለይሂ ወሰለም ተቆጡ። ላ ሰው ለሰው ስጁድ ማድረግ የለበትም በጭራሽ። ሰው ለሰው ስጁድ ማድረግ እንዳለለበት ከለከሉት። ሰው ለሰው ስጁድ ማድረግ ቢፈቀድ ኑሮ ምስት ለባልዋ ስጁድ እንድታደርግለት ባዘዝኩኝ ነበር አሉ። ካለው ሐቅ የተነሳ ማለት ግን ሰው ለሰው ስጁድ አያደርግም ምንድነው የሚያደርገው አንተን በዚህ መልኩ ለፈጠረህ አምላክህ ለአላህ ብቻ ነው እንግዲህ ያሉ ቢድዓ ወኹራፋት ቢድዓቶች በየመቃብሩ የሚደረጉ አንተነትህ ክብርህን የሚያሳጡ ከአላህ ጋር የሚያቆራርጡ እንደመሆናቸው መጠን በዋጋ የማይተመነው አላህ ሱብሃነሁ ወተዓላ የተከበረ አድርጎ የፈጠረን ክብራችን ያጣል። ለዱንያ ስንል የተለያዩ ውሸቶችን እንዋሻለን። ለዱንያ ስንል የተለያዩ ክብራችን እናጣለን። በገንዘብም በወርቅም በአልማዝም የማይተመን በጣም ውድ የሆነ ዕቃ ነው ማለት ነው በዛ ሰዓት። ስለዚህ ሁለተኛው احترام الذات ክብርህን መጠበቅ ሲፈልግ የዓለም ህዝብ ይበላሽ ይህንን መልእክት ያዳመጥን ሰዎች ግን ክብራችን ጠብቀን መጓዝ ይኖርብናል ከዚህው አያይዤ የሼክ መሐመድ ዘይኑ ዳና ረህመቱላሂ ተዓላ አለይ ዳንዩ الثالث በመባል የሚታወቁ ትልቅ ዓሊም ናቸው የሳቸው ሁኔታ ልጥቀስላችሁ ኃይለ ሥላሴ ያገራችን ገዢ ነበር ከደርግ በፊት የነበረ አምባገነን ገዢ ነው መቼም ያቺ ሀገር ያላደላት ድሮ ደጋግ ሰዎች እንዳልመሯት ሁሉ የሚተካኩባት ያሉ ጨካኞች ሆዳሞች ለከርሳቸው ብቻ የሚያድሩ ናቸው ባገሪቱ ላይ የተሾሙ ባለስልጣናቶች ብቻ አይደሉም የሙስሊም ተቋማቶችን ይዘው እንደ ቃዲነት እንደ መجلس الاعلى የመሳሰለ ይዘው የሚጓዙ ሁሉ ሳይቀር አምባገነኖች ለከርሳቸው ያደሩ ራሳቸውን ለውሸት ያዋረዱ ሰዎች ናቸው አላህ ሱብሃነሁ ወተዓላ መልካሙን ያምጣልንና ወንድሞቻችንም አላህ ያጠንክራቸው የሚያስደስታቸው የሚያስደስተን አላህ ያምጣልንና ሼክ መሐመድ ዘይኑ ዳና የዳኑ የሳኒ ልጅ ናቸው መሐመድ ዘይኑ ይባላሉ ረህመቱላሂ ተዓላ አለይ ኃይለ ሥላሴ ከሱ ምን በማድረጋቸው በአካባቢያቸው የነበሩ አጋቶች አጋት የሚባሉ እነዚህ ስልብ የሆኑ ብልታቸው በወጀራቶች ያኔ መጥተው ያለ በዳናና በከረም አካባቢ ኃይለኛ ጦርነት ከፍተው ህፃናቶች የነበሩ አባቶቻቸው ሸሽተው ወደ ጫካ ሲገቡ ሴቶችን ጡቶቻቸው ይቆርጣሉ፣ ወንዶች ልጆች ደግሞ መሽኒያቸው ይቆርጧቸው ነበር። በዛ ጊዜ ከተቆረጡ መካከል ተለቅ ተለቅ ብለው ምንም ማግባትም አይችሉም። እንግዲህ ተቆርጧል፣ በቃ መሳሪያው ተቆርጧል። ስለተቆረጠ ምን አሰቡኝ አስተዋይ የሆኑ ሼህ፣ እነዚህ ሰዎች ወደ ሴት የሚዘነበሉበትም ስለሌላቸው ጋዮች ይሆናሉ አሉና ከሳውዲ ባለስልጣናቶች ጋር ተነጋግረው እነዚህ ስልብ የሆኑ ሰዎች ሰብስበው ወደ መካ ይወስዷቸዋል። ለነሱም ለሞራላቸው ጥሩ ነው። አንደኛ መካ ዙሪያ ላይ እየሰሩ ዒባዳቸው እያደረጉ እንደገና ገንዘቡም ደግሞ በጣም ቆንጆ ነው። በአሁኑ ሰዓት ቦሌ አካባቢ ምርጥ ምርጥ የሆኑ ቤቶች የሰሩ እነሱ ናቸው፣ አጋቶች ናቸው። ያኔ ሐጅ መሐመድ ዘይንዳና ረሕመቱላሂ ተዓላ አለይ ባደረጉት ሐሳብ ነው። ይህንን አስመልክቶ ኃይለ ሥላሴ ዓለይሂ ለዕነቱላህ ምን አደረገ? ሐጅ መሐመድ ዘይንዳናን ከሰሳቸው። በዚሁ ዙሪያ ላይ በየጫት ተራ የሚወሩ ወሬዎች አሉ፣ የውሸት ወሬዎች ናቸው። እኔን የነገረን ሼክ መሐመድ ሐሺም የሚባሉ ነሑ ያቀሩን ሼክ ናቸው። ለሳቸው ደግሞ ሼህ አደም ጪሳ የሚባሉ ነበሩ፣ የሐነፊ ሼክ ናቸው። በወቅቱ እንኳን ማቅራት ትተው ነበረ። እኔም አውቃቸዋለሁ፣ አልጠየቅኳቸውም እንጂ ለሳቸው ደግሞ ሼህ መሐመድ ኑር የሚባሉት የሸምስ ባህዳና ልጅ ናቸው። የዳንኤል አወል የልጃቸው ልጅ ማለት ነው። እሳቸው ናቸው የነገሯቸው። ሸህ መሐመድ ኑር ደግሞ አብረው ከዳንኤል ሳኒ ጋር ከዳና ተነስተው ወደ አዲስ አበባ የመጡ ሰው ናቸው። መጡና ከአንዲት የሐራ ሴት ነበረች፣ አዲስ አበባ ሀብታም ነች። እሷ ቤት አረፉና ለኃይለ ሥላሴ መልእክት ላኩበት። ላኩበት የላኩበት መልእክት ምን ነበረ? መጥቻለሁ፣ ፈልገኸኝ ነበረ፣ መጥቻለሁ አሉት። ሲሉት ወደ ቤተ መንግስትና ይላቸዋል። ወደ ቤተ መንግስትም አልመጣም፣ አንተ ነህ የፈለግከኝ፣ አንተ እኔ ወዳለሁበትና አሉት። አዲስ አበባ ከመጡ በኋላ ማለት እዛች ሴትዮ ቤት ሰተት ብሎ ይመጣል። ሰዎቹም አስቀድመው ልከውባቸው ከሳውዲ አረቢያ አዲስ አበባ ደርሰዋል። በሚደርሱ ጊዜ ምን አደረጉ? ልክ ዳንዩ ሳሊስ ሐጅ መሐመድ ዘይኑ ዳና ረሕመቱላሂ ተዓላ አለይ ባሉበት ቦታ ሲደርስ ኃይለ ሥላሴ ልክ ወታደራዊ ሰላምታ እጁ ወደ ላይ ከፍ አድርጎ ሰላም ይላቸዋል። ሰላም ሲላቸው ዳንዩ ሳሊስ ምንም ዞር ብሎ መልስም አልሰጡትም። ሼክ መሐመድ ኑር አሁን በህይወት ይኑሩ አይኑሩ አላሁ አዕለም አላውቅም፣ እሳቸውን የሁለት እጄ ወደ ላይ አድርጌ ሰላምታ ይነሳሁኝ አሉ። ሰላም አልኩት አሉ። ከዛ በኋላ እንደዛ ብዬ ሰላም ስላቸው አሉ ዳንዩ ሳሊስ ረሕመቱላሂ ተዓላ አለይ ምንም መልስ አልሰጡት። አዩትና በምን ምክንያት ነው የከሰስከኝ አሉት። ጭራሽ ዝም ብሎ ልክ እንደ ተራ ሰው፣ በእርግጥም ተራ ሰው ነው። እንኳንስ ከሼህ መሐመድ ዘይንዳና ረሕመቱላሂ ተዓላ አለይህ ያ ሁሉ ሐዲስ የተሸከሙ ሼክ በጣም ትልቅ ዓሊም ነበሩ፣ ትልቅ ዓቢድ ነበሩ። ረሒመሁላህ ሲሞቱ የማይፈልጉትን ነገር ዶሪሕ ሰሩባቸው እንጂ በህይወት እያሉ ወላሂ ሶላት ለይል ቁመው እኔ መሐመድ ሑሴን ሰዶማ የሚባል በጣም ትልቅ ደረሳቸው ነበረ፣ ሱነተ ለይል ተነስተው ያ ረብ በማላውቀው ሀገር እንዲያው አላህዬ መካን ወስደህ ግደለኝ ከገደልከኝ፣ ካልሆነ ደግሞ የዳና ሰዎች ዶሪህ እንዳይሰሩብኝ በማላውቀው ሀገር ወስደህ ግደለኝ እያሉ ዱዓ ሲያደርጉ የነበሩ ሼክ ናቸው። ረሒመሁላሁ ተዓላ ዶሪህ ሰርተውባቸው እንግዲህ ያኒ ጫት መቃሚያ ቦታ አድርገዋቸዋል። ያ ሁሉ ቆንጆ ታሪካችን በተለያዩ ነገራቶች እየተበላሸ ነው። ዒዘቱን ነፍስ በሚለው ዙሪያ ላይ ነው ያለነው። እንግዲህ ርዕሳችን እንዳንረሳ በምንድን ነው የከሰስከኝ አሉ። ሰው ወደ ውጭ ሀገር ትሸጣለህ፣ የባርነት መሸጫ እያደረግከ እነማን ናቸው? ወደ ሳውዲ አረቢያ እያቸው። ሳውዲ አረቢያ የላኳቸው ሰዎች እዚህ አሉ። ሽጫቸው ቢሆን ኑሮ እንኳንስ ሊመጡ ቀርቶ እንዲያው መፍለክለኪያ እንኳን አይኖራቸውም ነበረ። ደግሞ አምስት ሳንቲም አልተቀበልኩም። ለእነሱም ለሞራል ያኒ እንትን ማድረጊያ ይሆናል። እንደገና ካዕባን ደግሞ በትክክል ያገለግላሉ ብዬ ነው። በድሮ ጊዜ ወጀራቶች መጥተው ሙስሊሞችን እየተዋጉ በነበረበት ሰዓት የተሰለቡ ናቸው ብለው ሲሉት፣ ከዛ በኋላ ሰውየው ከደረሰበት የውሸት ማስረጃ ተመልሶ ማስተንተን ጀመረ። እንደገና ምን ላድርግላችሁ ሁሉ ብሎ የተለያዩ ነገር እንደሚያደርግላቸው ቃል ገብቶ እኔ አልፈልግም፣ አንድ ነገር አልፈልግልህም ብለው ጥለውት ሄዱ። ሲወጣ ኃይለ ሥላሴ ሲወጣ እኚህ ሼክ ሲጠይቋቸው ምን ሆነው ነው ኃይለ ሥላሴን የሚያክል የኢትዮጵያ መሪ መጥቶ ቆሞ እጅ እየነሳ መልስ እንኳን ያልሰጡት ለምንድን ነው ብለው ሲጠይቋቸው፣ ወላሂ በዛ ሰዓት እኔ አሉ ተዘከርቱ ቀውል አላህ አልዕዘቱ ሊላህ ወሊረሱሊሂ ወሊልሙእሚኒን፣ የተከበረ ሰው የተከበረ አካል ክብር ሁሉ ክብር የሚገባው አላህ ነው ሱብሓነሁ ወተዓላ። ማንኛውም ባሪያ ሊያጎበድድለት የሚገባው ሰማይና ምድር የፈጠረ እኛንም በዚህ መልኩ የፈጠረን እንደዚህ አይነቱ እምነት የሰጠን አላህ ሱብሓነሁ ወተዓላ እሱ ነው እንደዚህ አይነቱ ክብር የሚገባው። ሩኩዕ ላደርግለት፣ ስጁድ ላደርግለት፣ ልጎነበስለትና በሁለመናዬ ላመልከው የሚገባኝ አላህ ነው። ከዛ ውጭ መከበር ያለበት ካለ ከአላህ ጋር ያስተዋወቀን የአላህ መልእክተኛ አለይሂ ሰላቱ ወሰላም፣ የአላህ መልእክተኞች ሁሉ፣ ከዛ በታች ሙእሚን ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለ አካል ነው የተከበረ። ከዛ ውጭ ያለው አንድ አምባገነን ሰው መጣ ብዬ ልነሳለት ወይም እጅ ልጨብጠው እጅ ልነሳ ለምንድን ነው? ማን ነው እሱ አሉ። ወላሂ ክብራቸው ጠበቁ። አላህም ስብሓነሁ ወተዓላ እንደተከበሩ ወደ አኺራ ወሰዳቸው። ነሕሲቡሁ ልአነ ፊል ጀና፣ አላህ ስብሓነሁ ወተዓላ ለጀነት ይበላቸው፣ ጀነት ውስጥ ናቸው ብለንም እንመኝላቸዋለን። ሁለተኛው ክብራቸው ጠብቀው እስከ መጨረሻ የኖሩ ሼክ ቀጥበሪ ረሂመሁላሁ ተዓላ። በሀገራችን ነው የምወስድላችሁ እንጂ በዓለም ዙሪያ ላይ ከቃኘን ሱብሓነላሂ አልከሪም ቁጥር ስፍር ያሌላቸው የእስልምና አባቶቻችን እናገኛለን። ሼክ ቀጥበሪ ረሂመሁላሁ ተዓላ በወቅቱ ጠላት ከሚያሳድዳቸው ሰዎች አንዱ ነበሩ። እንዲያውም እዚሁ ሰውዬ አምባገነኑ የኢትዮጵያ መሪ የነበረው ኃይለ ሥላሴ አላህ ሱብሓነሁ ወተዓላ ላዕናው ያወርድበትና እሳቸውንም አሳዷቸዋል። መጨረሻ ላይ ተማርከው ሲመጡ ከሰውየው ፊት አቅርበዋቸው ልንገልህ ነውና ከመግደላችን በፊት የምትናገረው ነገር ካለ አሏቸው። ሱብሓነላህ፣ ሼኹ የተናገሩት አላህ ባንተ እጅ እንድሞት ጽፎብኝ ከሆነ ለአላህ ውሳኔ ትህትና ሰጥቻለሁ አሉ። አላህ ስብሓነሁ ወተዓላ ሲፈልግ በህመም ይግደለኝ፣ ሲፈልግ በረሃብ ይግደለኝ፣ ሲፈልግ በጦርነት ይግደለኝ፣ ሲፈልግ በጠላት እጅ ይግደለኝ፣ ለአላህ ውሳኔ ሰምዐ ወጣዐ ብያለሁ አሉ። ለአላህ ውሳኔ ታዛዥ ነኝ አሉ። ነገር ግን አላህ ስብሓነሁ ወተዓላ እንድገደል በአንተ እጅ እንድገደል ካልወሰነው ምንም ማድረግ አትችልም አሉት። ከፊት ለፊቱ እኮ ነው ያ ሁሉ ሰው እንደ አምላክ የሚያየው ሰውዬ። በዛ ላይ ለሚያደርገው ነገር ሁሉ ተቃውሞ የለም። አደረጉት ነው ንጉሰ ነገስቱ እንዲህ አደረጉ ነው በቃ፣ በዝና ይወራል እንጂ ተቃውሞ እንኳን የለም። ሱብሓነላህ። እሳቸውም ክብራቸው ጠብቀው ዒዘቱን ነፍስ ክብርህን መጠበቅ እንዲያው ያደርግልኛል ብለህ ለአላህ የሚገቡ ክብር ሁሉ ለሰው መስጠት የለም። ለነቢያችን አለይሂ ሰላቱ ወሰላም የሚሰጠው ክብር ለሌላ ለተራው ሰው አይሰጥም። ለሙእሚን የሚሰጠው ክብር ደግሞ ለሌላው አይሰጥም። ለአባት ለእናት የሚሰጠው ክብር ለሌላ አይሰጥም። ሁሉም ኢዕጣኡ ኩል ዚ ሐቅን ሐቃህ፣ ሐቅ ያለው ሁሉ ለሚገባው መስጠት የራስ ክብር መጠበቅ ይባላል። ስለዚህ ሙእሚን የትም ቦታ ይሁን የት በየትኛውም የኑሮ ደረጃ ይኑር ክብሩን ጠብቆ እስልምናው የሰጠው ክብር ጠብቆ ነው የሚኖረው። ለዚህ እኮ ነው በየትኛውም ቦታ ለውሸት አንዳኝም የሚሉ አብዛኞቹ ሙስሊሞች ናቸው። ምናልባት የሙስሊሞች ብዛት የሙስሊሞች ተቃውሞ አይተው ሌሎች ሊጨመሩ ይችላሉ እንጂ ኃይለ ሥላሴንም ያወረዱት ሙስሊሞች ናቸው መጀመሪያ የተቃወሙት ይሄን ባገነን መሪ እንደው አና ربكم الاعلى ለእንደ ፈርዖን ምንም ነገር ይቀርው የለው በሌላም ከሱ በፊት የነበሩ የታሪክ ሂደቶችም ስናይ የአላህ Subhanahu Wa Ta'ala ታዛዦች ባሮች ከዛ በታች ላሉ አምባገነኖች ተገዢዎች አይደሉም ውሸት መመሪያችን አይደለም ሲሉ ክብራቸው እየጠበቁ ነው عزته النفس ይህ عزته النفس لا يقدر بثمن በዋጋ አይተመንም የሊቢያው መሪ የነበረው عمر مختار رحمه الله تعالى عليه ማርከውት ወደ አገራቸው ወስደው sultanም ንሰጣሃለን የምናስተላልፈው መልእክት ማስተላልፍልን ሲሉት ሱብሃንአላህ ምንድነው የመለሰው ምንድነው የመለሰው እነዚህ ታሪኮች ያስፈልጉናል والله እነ صلاحዲን الايوبي እነ ኑረዲን ዘንኪ ያስተላልፉት የነበረ በምን ሁኔታ ነው الله سبحانه وتعالى قدمت معتصم المعتصم بالله عند واسيت تمتتا ምንድነው ያለችው ዋ ሙዕተሲማ አለች አይ ሙዕተሲማ በሰማልኝ ሙዕተሲም ቢላህ በሰማልኝ አለች ሰማላት ካለበት ከቤተ መንግስቱ የዚህች ሴት ክብር ለመጠበቅ ሲል ያቺ ሀገር ተቆጣጥሮ ያ በጥፊ የመታች ሰውየም አቅርቦ عزته النفس ጠብቋል አላህ Subhanahu Wa Ta'ala በዱንያ እስላማዊ ክብራቸው የሰጣቸው ጠብቀው እንደኖሩ ሁሉ በአኺራም አላህ Subhanahu Wa Ta'ala የተከበሩ ደጋግ ያላህ ባሮች ያድርጋቸው እኛንም ክብራችን ጠብቀን የምንኖር አላህ ያድርገን ለውሸት ተገዢዎች አንሁን ማጭበርበሪያዎች ሁሉ ሊያታልሉን አይገባም ዱንያ ሊሆን ይችላል sultan ሊሆን ይችላል የተለያየ ነገር ሊሆን ይችላል ላ ለዚህ እጅ መስጠት የለብንም በየትኛውም ቦታ ውሸትን ያነገስኩኝ በዱንያ ላይ ተከብሬ ከመኖር ውሸትን አርክሼ አምባገነኖችን አርክሼ ቢገሉኝ የክብር ሞት ይሻለኛል ይሄንን አይነቱ እያንዳንዱ ሙስሊም ሊገነዘበው ይገባዋል احترام الذات ذاتህን አክብር ለአላህ ብቻ ነው ትሁት እንድትሆን የታዘዝከው ትህትና ለአላህ Subhanahu Wa Ta'ala ለሌሎችስ አክብሮት አለ አክብሮት የሚገባው ይከበራል ርህራሄ የሚገባው ይከበራል ግን መዋረድ ስጁድ እስከማድረግ ድረስ የሚያስተላልፈው ውሸት ሁሉ አሚን ብሎ እስከመቀበል ድረስ የሚያደርስ يعني احتقار الذات አያስፈልግም ሶስተኛው الاصدقاء اصدقاء ወዳጆች ናቸው ወዳጆች لا يقدرون بثمن አንደኛው ከወዳጆች መካከል የሚያገናኘው መሐባ ነው ሁለተኛው ለውሸት አለዳኝም ላምባገነኖች አለዳኝም የሚለው عزته النفس ሶስተኛው اصدقاء صديق ማለት እንደሚተረጉሙት علماءዎች رحمهم الله تعالى الذي يصدقك ولا يصدقك صديق ማለት ጓደኛ የሚባለው من يصدقك اونتون የሚነግርህ ነው ደካማ ጎን ካለብህ ደካማ ጎንህን ይነግርልሃል በጥሩ ሁኔታ ላይ ካለህ ደግሞ ጥሩነትህን ይነግርሃል لا من يصدقك في كل ما تقوله በምትናገረው ንግግር ሁሉ እውነትህን እኮ ነው የሚልህ ሳይሆን እውነታውን የሚነግርህ ነው صديق ብሎ ማለት እውነታውን የሚነግርህ صديق صادق እውነተኛ ጓደኛ ይባላል እውነተኛ ጓደኛ ያልሆነው ጉደኛ ነው እንጂ የሚባለው ጓደኛ ይባላል ጉደኛ ጉድ እየሰበሰበ የሚያመጣበት ያንተ ውርደትና ውድቀት የሚመኝ ነው ማለት ነው እንግዲህ ስለዚህ በአላህ መንገድ ላይ ተገናኝተን በፓልቶክ ሊሆን ይችላል ወይም ደግሞ በድር ልንገናኝ እንችላለን በድር ላይ ስንገናኝ ሊሆን ይችላል ወይም በተለያዩ አጋጣሚዎች ሙስሊሞች ስንገናኝ እውነተኛ ጓደኛ እውነተኛ ወዳጅ ነው መሆን ያለብን ምን አገባኝ ለአንድ ሰዓት ለሁለት ሰዓት ከዛ በኋላ ለምለየው ምን አገባኝ አይባልም ያገባናል طيب أصدقاء የአኺራ ትክክለኛ ወዳጆች በምንም አይገመቱም፣ ምንም ዋጋ የላቸውም። ላ ዩቀደሩነ ቢተመን። አላህ ስብሓነሁ ወተዓላ እንደነሱ ያድርገን፣ እኛንም እነዛ ሰዎች ያድርገን። በዋጋ የማይተመኑ ከዋጋ ተመን በላይ የሆኑ ወዳጆች ያድርገን፣ እንደዛም ይስጠን። ሶስት ነገራቶች ደግሞ የመጨረሻው ሶስቶች፣ አምስተኛ ሶስት ሶስት ነገራቶች በህይወት ዘመናችን ሰዋዊነታችን የሚያፈራርሱ ናቸው። ሰው በተፈጥረው አላህ ስብሐነሁ ወተዓላ የተከበረ አድርጎ ፈጥሮታል። አላህ በሱረቱ አልኢስራ ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወል በህሪ ወረዘቅናሁም ሚነ ጠይባት ወፈደልናሁም ዐላ ከሲሪን ሚመን ኸለቅና ተፍዲላ። የሰው ልጅ አለ አላህ ስብሐነሁ ወተዓላ የተከበረ ፍጡር አድርገነዋል አለ። ወለቀድ ከረምና በኒ አደም ወሐመልናሁም ፊል በር። በኒ አደም ሲል የአደም ዘሮች ሙስሊምም ሆነ ካፊር፣ ወንድም ሆነ ሴት፣ ትልቅም ሆነ ትንሽ በህይወት እያለም ሙቶም የተከበረ ፍጡር ነው ይላል አላህ ስብሐነሁ ወተዓላ። የተከበረ የሆነ ፍጡር ነው። የተከበረ ፍጡር ነው ሲባል እንግዲህ ያ የተከበረበትን ደረጃ ለቆ የሚሄድበት ሁኔታ አለ። ልክ አላህ ስብሐነሁ ወተዓላ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሱመ ረደድናሁ አስፈለ ሳፊሊን። አላህ በሚያምር ቅርጽና በሚያምር ሁኔታ ከፈጠረው በኋላ በሚያደርጋቸው ድርጊቶች በጀሃነም እሳት ውስጥ ከስር እንደሚገባ እንደሚሆን ሁሉ ሰውየው አላህ ስብሐነሁ ወተዓላ ሙስሊም እንዲሆን እስልምናን መርጦለታል። መልካሙን ነገር እስልምና ነው ብሎታል። መርጦ ግን ሌላው ሲመርጥ የተወሰነ ደረጃ ይወርዳል። ሰዋዊ ክብር ውስጥ ይላል ካፊርም ሆኖ እንደዛም ሙስሊም ከሆነ በኋላም ማዕሲያ ውስጥ የወደቁ ሰዎች ብሎም ደግሞ በዒባዳ ላይ ደንታ የሌላቸው በዲኑ ጉዳይና በሙስሊሞች ላይ ጉዳይ ያሌላቸው ሰዎች የተወሰነ ደረጃቸው ይቀንሳሉ። እንግዲህ በአጠቃላይ የሰው ልጆች የተከበሩ ናቸው። ክብራቸው የሚያሳጧቸውና ሰዋዊነታቸው የሚያፈርሱባቸው ነገራቶች አሉ። ከነሱ መካከል ከሶስቱ አንደኛው ጀሻዕ የሚባለው አልጀሻዕ። ጀሻዕ ማለት ስግብግብነት ማለት ነው። ስግብግብነት እንደየደረጃው ሰዋዊነታችንን ያሳጣናል። በዓለማችን ያሉ መንግስታት ሁሉ የሚናቆሩት ስግብግብነት ነው። ስለሚስገበገቡ እኮ ነው። እኔ ከፍ ያለ ደረጃ መያዝ አለብኝ፣ ቦታው ይገባኛል አይገባኝም ሌላ ጉዳይ ነው። የማይገባው ደረጃም ይመኛል። ስትሰጠው እኮ ደግሞ አሰራሩ አይችልበትም። በአሁኑ ሰዓት መጅልሳችን ላይ እንደተቀመጡ ሰዎች ማለት ነው። ይገባናል ብለው ያዙ፣ ሲይዙት ደግሞ ቦታው እውቀት ያስፈልገዋል፣ ትዕግስት ያስፈልገዋል፣ የሰው አህዋልና እንቅስቃሴ ማጥናትና ሁኔታው ማጣራት ያስፈልጋል። አልቻሉበትም። ስላልቻሉበት ወዴት ተጠጉ? ወደ ካፊር መንግስት፣ ከዛም አልፎ ተርፎ ወደ ሌላ ነገር። አለ አይ ሐል ስግብግብነት ለችግር ይዳርጋል። ስግብግብነት ለኛ አይገባንም። طيب ጀሻዕ የሚባለው እንዲያውም ነቢያችንም ሰለላሁ ዐለይሂ ወሰለም ወደ አኺረት ዘማን ሲሆን ሽሕና ብኹል ስግብግብነትና ስስታምነት በሚሰፍን ጊዜ ሰዎች እርስ በርሳቸው የገለጹበት ሁኔታ አለ። ሽሕና ያኒ ስግብግብነት አንዱ አንዱን እንዲገለው የሚያደርገው መስገብገብ ነው። የአንዱን ህይወት አሳጥቼ እኔው ልኖርበት አዛ የሚያደርገኝ አዛ የሚያደርግህ የሚያደርግበት ምክንያት ማወቅና መልስ መስጠት ሲገባ የለም፣ እኔን የሚያደናቅፈኝ ሁሉ እየገደልኩኝ እኔው ራሴ መኖር አለብኝ። የምፈልጋቸው የዱንያ የሆኑ ነገራቶች የሚሻማኝ ሰው ሁሉ እየገደልኩኝ እኔ መኖር አለብኝ። ስግብግብነት ነው። ይሄ እንግዲህ ከሰዋዊነት ተራ ሰው የሚያስበው አስተሳሰብ ትቶ እንስሳዊ የሆነ ኑሮ እንዲኖር እያደረገው ነው። ሁለተኛው አልጉሩሩ መታለል፣ የተታለለ ሰው እውቀት የሌለው አዋቂ መስሎ የሚሰማው የአላህ ፍራቻ ያሌለው የአላህ ፈሪ መስሎ የሚሰማው ሌላም ሌላም ነገራቶች የሚሸነገል በጥቃቅን ነገራቶች የሚሸነገልና የሚታለል ሰው ከሰዋዊነት ተራ ይወጣል። ቅድም ያልነውም እዚህ ቦታ ላይ ይገባል። ነቢያችን አለይሂ ሰላቱ ወሰላም الكيس من دان نفسه وعمل لما بعد الموت بسل استواي قوم نغرنيا سو بلو مالت راسون ميقطاطر نو بهونه بالهونه ሁሉ راسون يشنغلنا راسون ياتالله يمينور سو سايون راسون يميغمغمنا امن لاي نبركوني بمن هنيتا لا يالهوني وديت يامرهوني نو من ما درك نبربن ትላንትና ዛሬ ምን ማድረግ ነበርብኝ ለወደፊቱስ ምን ማድረግ አለብኝ ያለ ራሱን የሚቆጣጠር ሰው ብስል አስተዋይ ከይስ ይባላል። ሞኝና ተላላ የማይረባ ቁም ነገር የሌለው ብሎ ማለት ደግሞ من اتبع نفسه هواها وتمنى على الله الاماليه ራሱ ስሜቷን እንድትከተል ያደረጋት ነው። وتمنى على الله الامانيه بالله لا يمتر ياي منيوتك يمين عند يا جماعه ثالثاً الغضب لاتفه الاسباب በጣም ጥቃቅን ለሆኑ ነገራቶች መናደድ ሱብሃንአላሂ አልከሪም በፈገግታ የምታልፋቸው እንዴት ሊሆን ይችላል? ምን ብሎ ስላሰበኝ ነው? እንዴት ቢያዋርደኝ ነው? እንዴት ክብሬን ቢያሳንስ ነው? እያለ ለጥቃቅን ነገራቶች መቆጣት መናደድ ሰዋውነትህ የሰዋውነት ክብርህን ያሳጡሃል ይላል አላህ ሱብሃነሁ ወተዓላ። በሰማነው ሁሉ በተግባር አውለው ወደ ጥሩ ሀገር ወደ ጀነት በመልካም ሁኔታ የሚያልፉ ደጋግ ያላህ ባሮች አድርገን። ሌላኛው علمتني الحياة ይላል ህይወት አስተማረችኝ ይላል من يطارد عصفورين يفقدهما معا ሁለት በራሪዎች የሚያሳደድ ሰው ሁለቱንም አንድ ላይ ያጣቸዋል ይላል። ሁለት ነገር ወዶ ሁለት ነገራቶችን የሚያሳደድ ሰው ሁለቱንም አንድ ላይ ያጣቸዋል ይላል። من هرب من العمل هرب من الراحه كسرى يششسو كارفت مششال لمن لان الراحه لا تنال بالراحه ارفت بارفت አይደለም የሚገኘው ማረፍ የሚፈልግ ሰው መስራት አለበት አኺራ ላይ ማረፍ የሚፈልግ ሰው በዱንያ ላይ መስራት አለበት ሲያረጅ ደግሞ አረፍ ብሎ መኖር የሚፈልግ ሰው ወጣት ያለ መሯራጥ አለበት ወጣትነቱ يعني የወጣትነቱ ጥንካሬን ተጠቅሞ ማለት ነው። ስራዎቹ የዱንያ ሊሆኑ ይችላሉ ወይም በዕልም ዙሪያ ላይ ሊሆኑ ይችላሉ ወይም በአካዳሚ ዙሪያ ላይ ሊሆኑ ይችላሉ። ብቻ እረፍትን የሚፈልግ ሰው ማረፍ የለበትም። የወደፊት እረፍትን የሚመኝ ሰው አሁን ራሱን ማድከም አለበት ነው። ፈታ ላ ቱናሉ ቢራሃ ይላሉ። እረፍት በእረፍት አይገኝምና ከስራ የሚሸሽ ሰው ከእረፍትም ይሸሻል። ለወደፊት እረፍት የለውም የሰራው ስራ ስላልለው ማለት ነው። ቢዚ ሲሆን ነው እረፍትም ያስፈልገው። لا تجادل الاحمق ከሞኝ ጋር አትከራከር فقد يخطئ الناس في التفريق بينكما በመካከላችሁ ሞኙ ማን ነው ብሎ ሰው መለየት ያቸግረዋልና። አንድ ፈሪ ሰው ሰውየው ጀግና የሆነ ሰው መጣና አሯሮጣለሁ አለው። አብረን እንሮጣለን አለው። ዱላውን ይዞ ይከተለዋል። አንድ ትልቅ ቋጥኝ ድንጋይ አገኘና ድንጋዩን ይዞረዋል። ማን ነው የሚያሳድደው? ጀግናው ለፈሪ ነው የሚያሳድደው ወይስ ፈሪው ለጀግናው ነው የሚያሳድደው? ምክንያቱም ሁለቱ ናቸው የሚዞሩት ያሉት። ከሞኝ ጋር የሚከራከር ሰውም ሞኙ ሞኙ ሰውዬ ነው ወይስ አንተ ነህ ሞኙ ሰው ተመልካቹ? ግራ ይገባዋልና ከሞኝ ጋር አትከራከር ይላሉ። እና ኢንሻአላሁ ተዓላ አላህ ሱብሃነሁ ወተዓላ በዱንያ ላይ መልካም ሰርተው ወደ አኺራ በመልካም ሁኔታ ከመሄዱ ደጋግ አላህ ባሮች አድርገን። هذا اخر ما يسر الله لي ان القيه اليكم في هذه الحلقه القصيره وأسأل الله سبحانه وتعالى أن يعيد خيراتنا مرات وعدات أياما عديدة وأعواما مديدة، وجعلنا الله مع الذين يسمعون القول فيتبعون أحسنه، وهذا وبالله توفيق. فجزاكم الله خير الجزاء على حسن استماعكم، والسلام عليكم ورحمة الله وبركاته. مايك فري إن شاء الله.